ስንት ገጽ ነው ስትልየው መጀመሪያ? አው አንዋዕ ዘካት ይላል። አንዋዕ ዘካት አንዋዕ ሰደቃት የሰደቃ አይነቶች ብሎ ዛሬ ገጽ 187 ነው መጽሐፍ ያላችሁ። ገጽ 187 አንዋዕ ሰደቃት የሰደቃት እንትኑ አይነቶች ይላል። ግን ከዛ በፊት ለአምስት ወይም ለአስር ደቂቃ ስለ ሰደቃ ላስተምራችሁ ፈልጋለሁ። ሰደቃ ምንድን ነው? ሰደቃ ሱብሃንአላህ ዑለማዎቹ ሲሉ በደንብ ተመልከቱ ወንድሞች። በልብ የተለሰቀ ነገር አለ አሉ። በህይወታችን ከልብ ጠብቆ በልብ ውስጥ ጠብቆ አለቀም የሚል ነገር አንድ ነገር አለ አሉ። እሱ ካለ ገንዘብ ነው አሉ። የሰው ልጅ የፈለገውን ነገር ችላ ሊል ይችላል። የገንዘብ ጉዳይ ግን ከልቡ ጋር ስለተጣበቀ አሉ ፍቅሩ ያን የገንዘብ ፍቅር ከልባችን ውስጥ ስለታሸ እዛ ስለታሸ በቀላሉ ሊወጣ አይችልም አሉ። ولذلك اسمعوا معي يقول يقول سبحانه وتعالى الله ما انه مجمر استي وقت الله جهنم يفطره ጀና የፈጠረ የሰው ልጅ የፈጠረ አዱንያ የፈጠረ አኺራ የፈጠረ ነው። እነዚህ አምስት አዱንያ አኺራ ጀና ጀሃነብና እኛ ራሳችን የፈጠረን አላህ ነው አይደለም? እንግዲህ ከተናገረ እሱ ሲናገር ነው በጣም ሐቅ የሚሆነው። ሌሎቹ ከተናገሩት ስህተት ሊኖር ይችላል ላይኖር ይችላል። አላህ ከተናገረ ግን ምንም አይነት ጠፍ የምትል ነገር ስህተት የማይገባበት ንግግር ነው አይደለም? طيب الله سبحانه وتعالى من يلال እባካችሁ የኔ ባሮች ልምከራችሁ። እንግዲህ መካሪው ማን ነው? አዱንያን የፈጠረና እኛን የፈጠረ ሁለታችን የፈጠረ እኮ የሰራ እኮ ነው የሚናገረው ያለው። እና ልምከራችሁ፣ ለናንተ የተደበቀ ነገር አለ፣ ለናንተ ስውር የሆነ ነገር አለና በይፋ ላውጣላችሁና እስቲ በደንብ ተረዱት ይላል አላህ Subhanahu Wa Ta'ala በቁርአን ምን ይላል? قل لعبادي انت محمد صلى الله عليه وسلم ለነዛ ባሮቼ ኡመተኩ እኮ አንድ ነገር ሲያስተላልፍልኝ ይላል። قل لعبادي الذين آمنوا መጀመሪያ ካመኑ ይቂሙ ሰላ መጀመሪያ ሰላት እንዳይተው አደራ ወይንፍቁ مما رزقناهم ገንዘብ የሰጠዋቸው ተመልከቱ ወንድሞች ገንዘብ የሰጠዋቸው እዚህ ላይ ሁላችን ማመን ያለብን በኪሳችን ያለ ገንዘብ የኛ እንዳልሆነ። ይህ የማያምን ሰው ካፍር ነው ሙሽሪክ ነው እስላም አይደለም። ገንዘቤ በጥረቴ ያመጣሁት ነው። እኔ እኮ ዶክትሬት ዲግሪ አለኝ። ደሞዜ እኮ 20000 ዶላር ነው። አባቴ ያወረሰኝም ገንዘብ አለ። የአስር ጋሻ መሬት እንትን አለኝና ይህ ሁሉ በጥረቴ ያመጣሁ የሚል ሰው ከእስልምና ያስወጣዋል። لان الرازق هو واحد هو الله سبحانه وتعالى ازيلا من الان قل لعبادي الذين امنوا يقيموا الصلاه وينفقوا يعني ايش انا يتصدقوا مما رزقناهم ان يسطهواچو يملسولين كله سايون كفيو كفيلو يملسولين الى مما رزقناهم سرا وعلانيه كفلقوا بسر كفلقوا بيفا بتشا انملاچو نجر يعني ገንዘቡ ሲሰጣቸው ከዛ ክፍያ የሆነው ነገር የኔ ነው መልሱልኝ ስላቸው መመለስ አለባቸው ይላል። من قبل ان ياتي يوم لا بيع فيه ولا خلال سبحان الله العظيم ينه هود የሚበላው ቀን ሊመጣ ነው ንግድም የሌለበት ጓደኛም የሌለበት ወዳጅ የሌለበት መሸጥ መለወጥ የሌለበት ቀን ቂያማ ቀን የሚባል ሊመጣ ነው። ሁሉ ገንዘብህ እርግፍ ፈርገህ ለወራሽ ስትተው ወደኔ ትመጣና ምን አባተ አደረከው በየጠይቀሃለሁ ይላል ሱብሃንአላህ አልዓዚም። በይፋ ኮኑ ምናገሩ አላህ Subhanahu Wa Ta'ala የሰጠዋችሁ ገንዘብ ሁሉ ለእናንተ አይደለም ከፊሉ ለእናንተ ነው ከፊሉ ለኔ ነው ብለዋል። እንግዲህ ገንዘቡ እንቢ አልመለሰም ትላለህ ወንድም? እንደዚህ ነው የሚለው قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانيه من قبل يعني كممطاته بفيت من دونو ميمطاو من قبل ان ياتي يوم لا بيع فيه ولا خلال يعني خلال مالت غدنينت ወኔ ፈአፍቃሪ ወዳጅ አባትና እናት እህትና ወንድም ይሁን ሊሆን ይችላል ሌላም ትርጉም አለው ላኪን ይህ ቀን የሚበጣበት ጨለማ የሆነው ጥቁር የሆነው ቀን ከመምጣቱ በፊት ተሰረፍ የሚያበጅህ ነገር አድርግ ይልሃል ስለዚህ የሰደቃና የዘካት ጉዳይ እነቴ ነው አላህ Subhanahu Wa Ta'ala በቁርአን ስፍር ቁጥር የለውም አያት በሺ የሚቆጠሩ አያት ነው ያሉ ስለ ሰደቃ ይናገር አላህ Subhanahu Wa Ta'ala ዋናው ቁም ነገሩ ምንድነው ገንዘቡ ያንተ አለመሆን ማወቅ አለበት ከዛ ቀጥሎ يقول النبي صلى الله عليه وسلم ما منكم من احد الا سيكلمه الله الله الله بذاك انستي طرق انا اولن والله عند سو انكون يلم يلالو نبياتي صلى الله عليه وسلم يوم القيامه ياندند سو الله سبحانه وتعالى لبتشاو يناغروال يا ام محمود الى تال نعم جيتاي تاكنيالش او انكو انتكو الهنني ኢላህ ኮነ የኔ ጌታ ነህ እሺ በአዱንያ ታቀኝ ነበር አው አውቀህ ነበር ስላወቅሁ ነው ኢባዳ ማረገው የነበርኩት ማር ነበርኩት ጠይብ ለምን እንደው ይያወቅሽኝ አንድ ቀን እንደዚህ እንደዚህ እንደዚህ አርገሻል በሁለተኛ ቀን እንደዚህ እንደዚህ አርገሻል ኢላህ ይሄ ማለት ቁርአን ሐዲሱ እና ማ منكم ايش معنى ما منكم ما في واحد اي قرم معناته عند سو اي قرم الا سيكلمه الله بل بدون واسطه ايش معنى بدون واسطه على منم انتو استرغامي على منم امالاج على منم سو بتاچون انتنا اله يسمعلك وندمش من دميلو انتنا جيتها بتچا نبيوم يلم رسولوم يلم ولا منم سو يلم بهولتاچو ماكل ሁለታችሁም ብቻ ሆናችሁ ና ይልሃል ታቀኛለህ አው ጠብ ለምንድን ነው አንድ ቀን እንደዚህ ያደረከው እንደዚህ ያደረከው እንደዚህ ያደረከው ይላል አንተ ትፈራለህ ጌታዬ ምን አለበት አሁን ብትቀፈርልኝ ምናምን ትላለህ አላህ Subhanahu Wa Ta'ala ምን ይልሃል ሙእሚን ኮንክ ምን ይልሃል በል በአዱንያ ስትረህ ነበር በአዱንያ ያኒ አልከሸፍኩም በአዱንያ አላጋለጽኩም አሁን ደሞ እንዳለው ሁሉ ዘንድ ቀፈረህ አለሁና ወደ ጀነት ሄድ የሚልህ ቀን ሊመጣ ነው ይላሉ ማ منكم من احد الا سيكلمه الله ليس بينه وبينه ترجمان سبحان الله العظيم بنينا بالله سيناغرن بمحكلاتن استرغامم يلم ويم دمو ثلاثهنيا هونو ميسما يمسكر يلم ولتاچن ብቻ ነው ይላሉ طيب من ادرغالو هزا غزي تملكتو انغدي ان انت اهون ده محاضرات تيوت نجا يميطا نغر نو يي نغر عند سو كوموتكو قامت قيامته لمن ود شي امت اتهيدو زاري ام محمود كموتش نور جنة كموتش يسوا يسوا قياما كان درسه خلاص درسه منم نغر انت يلم اهون من يلال النبي عليه الصلاه والسلام يهن نغر لبيتش هرغو سيناغره الله سبحانه وتعالى تفر الله حالو فينظر ايمن منه ودقن اندزي بلا تملكتاله فلا يرى الا ما قدم انت سرهو سرا بتش يتايحل ودقن جستل طرو سرا يسرهو بتش ماتنو فينظر اشم منه فلا يرى الا ما قدم ودغرا دمو زور بلا سيل دمو يسرهو سرا دمو تاغنياله هزا تايواله فينظر بين يدي ودفيت متاينا فلا يرى الا النار ودفيت ستاي دومو جهنم بمطفو دمسو يالاش دومو انت تطبقالچ معنات نو نعم يقول فلا يرى الا النار تلقاء وجهه ان مشرشا منالو نبياچ صلى الله عليه وسلم فاتقوا النار ولو بشق تمره الو مشرشا حديثو بزي دمدمال باكاچو ودقن بتايو سراچو نو ودغرا بتايو سراچو نو ወደፊት ብታዩ ደሞ ጀሃነም እንዳለች በቃ ድምጽ አውጥታ እንትን ስትል ታያተና ባካቹ ከጀሃነም የሚያድናቹ ሰደቃ ነውና በግማሽ ተምር ቢሆንም ተከላከሏት ይላሉ። ነቢያችን ግምት የሰጡ ምን መሰላችሁ? ግማሽ ተምር ለአላህ ምንም ነገር አይደለችም ለምስኪንም ምንም አይደለችም ላኪን አንተ ያለችህ ይህች ነችና قماش تمر لالله بله كاوتهات بانتنا بجهنب تلك قدبت هنا اللي مالتنا اشي اذا يوم القيامة الله لبتشاتنا ارقو لياننا قرنو ليلا دومو نبياتي صلى الله عليه وسلم إن صدقة السر تطفئ غضب الرب تبارك وتعالى يا الله ان قلتا هلاتنا لن بيك أنو الله ميس قلتا نقرنا رقالن لكن يهن يا الله قلتا يميانا ساله كتفلق بدبك صدق أسد إلال صدقة السر تطفئ غضب الرب تعالى سبحانه وتعالى إن أهون الله ميس قلتا نقر على درقم يميل سو راسو ونجلن يانو راسو أساسو راسو ونجلنو سلزي كزي يا الله قلتا ليادني هميكشلو أندو صدق السرنو بيفا سيهون بدبك أرقى سو سيهي صدق أمستثنو إن شاء الله عندي تفت يمتلات وهابت وانم بدبك واتهات الله يكبلات لذلو كزا قلتنو أن في الصدقة العلماء أن في الصدقة دواء للأمراض البدنية سنت سوال لي بنك أرسا بسرط آن مالتنو كانسر سنت سوال لي بكلاليت سنت سوال لي يعني بقفيت دم قفيت منامن دزي سنت سوال لي بيينتو بشتا ميسك أهلا للم إيه الدنيا نقرنو أن أنت ودو دكتوروش مرط بيتشا ወደ እነዚህ ሼኾች ቁርአን ቁሩልኝ ብቻ የምትሮጡ ሰዎች እኮ እዚህ እኮ አለ አላህ ያስቀመጠው መድኃኒት እኮ አለ ይላሉ ምንድነው እሱ አነ في الصدقة دواء للأمراض البدنية يعني የቦዲያችን በሽታ የነፍስ ሳይሆን የቦዲ እንዳልኳችሁ ነው يعني በሽታዎች ማለት ነው እሱን የሚያድን እኮ አንድ ነገር አለ እሱ ምንድነው ሰደቃ ነው አሉ كما في قوله نعم نبيات صلى الله عليه وسلم من يلالو داو مرضاكم بالصدقه يتامم سو كالاچو بسدقه ارغاچو ادنوت فوسوت يلالو انديت بسدقه والله يفوسان سمو كنيغا يقول ابن شقيق عند تابعين ابن شقيق مبالو سمعت ابن مبارك وساله رجل عند سو متنا لابن مبارك يمبالو تلقو صالح يونو تابعي طيقو مالتنو عند سو لابن مبارك طيقو يقول من بلو اني بزي بباتي سبت عامت يسقايچن قسل الچ عليه تملكتو انغدي يقول قرحه خرجت في ركبته منذ سبع سنين ين قسل كل غزي مغل دم ياوت يوطا باتين لمقرط تنش نو يقرو قسل بقى 7 عامت سنت مدهاني بدرغلات يي قسل الدن مالني بلو طيقو وقد علاجها بانواع العلاج دكتوره بمولو تشرسوا الخلاص كلهم مدهاني تسطنا الدن مالو قسلو وسال الاطباء فلم ينتفع منه سنت دكتوروش نو يطيقنا سنت يا دكتوروش فوس نو يوسدو قسلو كن ييباس يهدال قالو فقال سبحان الله ابن مبارك منالو ابن مبارك تاقالاچو عند كان يسون قصا متالاچو قالو بتام ياسغواغوال يسون مسمات فقال اذهب فاحفر بئرا في مكان حاجه الى الماء هيدنالو በጣም ውሃ የሚያስፈልጋቸው ገጠር ወይም ቦታ አይተህ በውሃ የሚጨናነቁ ገጠሮች ካሉ ወንድሞች የነገር እውነቴ ነው እኔ አስተያየት ሰጠበታለሁ እና ኢብኑ ባረክ ምን አለው ውሃ የሌለበት መንደርና ቀሪያ ሄደህ ውሃ ቆፍርላቸው ከዛ ታያለህ ያንተ ቁስል ምን እንዲሆን طيب አሁን ጉድጓድ በመቆፈር ምን ግንኙነት አለው ከዚህ ቁስል ይገርማል እኮ والله ምን ግንኙነት አለው يقول فاني ارجو ان ينبع هناك عين ويمسك عنك الدم سبحان الله يا يقفركو ጉድጓድ መፈልፈል ሲጀምር ምንጩ ሲጀምር ያንተን ቁስል ደሙ ያስቆማል አለው ايه من بمن عينت ነው የሚናገሩ እነዚህ ዑለማዎች አላቀም ነው والله الله ሲከፍትላቸው እኮ ነው እኔ ቆፈርኩ እንትን ለምሳሌ ስንት ነው 50000 ብር ጨረሰብኝ ማፊ ምሽክላ 10000 ብር ጨረሰብኝ ጉድጓድ ቆፈርኩና 50000 4000 5000 የሚሆኑ የገጠር ሰዎች ውሃ በጣም ቸገሩ ነበር እና ጉድጓዱ بسم الله ብሎ ውሃ ሲፈልቅ ያንተ ቁስል ያስቆማል አለው ففعل الرجل فبرئ والحديث هذا الكلام صحيح عن مبارك هدنا وها قفرنا وهاو مجمرا وها سياوطاو غدغادو يغرو قسل مدان جمرنا درك سنت يعني دكتوروش ياسچغر قسل بزيح دانا معناتنو هل هذا اخواننا على الله يعني صعب جدا لا الله كتواليه نجر لا بل هذا على الله يسير سلازي بصدقه قسله انت فوسالهنا بشتا انت فوسالها له كذا قتلوا ان فيها دواء للامراض القلبيه دمو يلب بشتا يالو بصدقه ارغو ليادنو يتشلالالو كما في قوله لمن شكا اليه قسوه قلب አንዱ ለነቢያችን ሰለላሁ ዐለይሂ ወሰለም መጥቶ ጠየቃቸው እኔ እኮ ልቤ ደርቀዋል ልቤ እኮ በቃ በጣም እንትን ሆኗል ኢማኑ የለውም ጠል የለውም ያኔ ውሃ የለውም ደርቀዋል ልቤ በቃ እንትን ብለዋል በቃ ጨካን ሆኗል ደረቅ ሆኗል አለ فقال له اذا اردت ان تلين قلبك ልብህ እንዲለሰልስ ትፈልጋለህ فاطعم المسكين وامسح على راس اليتيم سبحان الله نبياتك እንደዚህ አሉ ሂድና ትንሽ ሰደቃ ስጥ የቲም ሰው ካየህ ደሞ የቲም ህፃን ካየህ ዝም ብለህ ቆነ ራሱ ደበስበስበስ አርገው እንደዚህ بارك الله فيك ابني የኔሊ ጀኔሊ ይያልከ አኒ ራሱን ደበስበስ አርገውና ልብህ ድርቅናና በጣም እንትን የነበረው ልብህ ዝናብ እንደዘነበው መሬት ሊለሰልስ ነው አለ አሁን ስንታችን ነው ልባችን የደረቀ ወንድሞች ቁርአን ቢቀራ አንሰማም አንድ የተጎዳ ሰው ስናይ ደሞ ግድ የለንም ጫካን ደረቅ የሆነው ልባችን ስንት ነን ሂድና ትንሽ ሰደቃ ስጥ እንደገና የየቲም ራስ ካገኘ ደሞ በእጅ አርገህ ደበስበስ አርገው ይላሉ ነብያችን ሰለላም طيب ከዛ ይከተልና الله يرفع بالصدقه انواعا من البلاء ሰደቃ ደሞ ስንት በላ እንደሚያነሳ እናቃለን ወይ የማናቀ እንወቅ የምናቀ ደሞ እንጨምርለት ሰደቃ ደሞ ሰደቃ ስል አንድ ሰው ገንዘቡ አውጥቶ በባንክ ያለው በድርጅት ያለው አውጥቶ ወርቁ አሸጣ ምናምን ማለት አይደለም ያ اخي አንድ ተምር ሰደቃ ነች የምትባለው አንዲት ብር ሰደቃ ነች የምትባለው አንዲት ብርጭቆ ወተት ለአንድ ምስኪን ከሰጠው ሰደቃ ነው የሚባለው ان من دونه يقول الله يرفع بالصدقات انواعا من البلاء كما في وصيه يحيى ابن زكريا عليه السلام سيدنا يحيى يا رسول نبي بتام تقي هو نو سيدنا يحيى لهزبو من بلو ينكراچو نبر سله صدقه يمكراچو نبر كمكرو من بلو مكراچو مسله سبحان الله العظيم تاوقالاچو عليه አንዱ ጠላት አንድ ለምሳሌ ሽፍታ ነገር አለ ወይም መንግስት ዛልም የሆነ መንግስት አለ እና አንዱ ሰው ያመጡና ያስሩታል በደንብ አርገው እግሩ ራሱ አንገቱ ጭብጥብጥ አርገው ያስሩትና وقدموه ليضرب عنقه እንደዚህ አስረው ገርፈው አሰቃይተው አንገቱ ሊቆርጡት ብለው ሊገድሉ ብለት ሲያቀርቡት አለ طيب عندو متانا انا افديك منهم عليه عندو متانا ايش ابشر اتجدلم يتسركو جمدم اني فتوالهو يعني كموتم قطات اني ادنحالو بلو بق بيل من يسمعوال سويو يتاسره يتغرفه لموت لموت يتقرربنا ليجدلوت بلو يقربوت عند سو متتو كزي بيادنونا كسرو فتو كموت ادنو يبيجو يزو በቃ ወደ ቤቱ ቢወስደው ምን ይስማው አለ ሰይድና ያህያ ኮሎ እንደዚህ ሚሉ እንዴ ይሄማ በጣም አዲስ ህይወት ነው አሉት። ሰደቃ እንደዚህ ነው አለ። ሱብሃንአላህ ይህያ ኢብኑ ዘካሪያ ሁለቱም ረሱል ናቸው። ሰደቃ እኮ እንደዚህ ነው። በጣም ከባድ በላ ሊወድቀብህ ተፈለገ ካለ ወይም የወደቀብህ በላ ካለ ሰደቃ ስጥና እንደዛ ሰውየው ያለው እንደሱ ሰደቃው ራሱል ያደነህ ነው ይላሉ سيدنا زكريا طيب ከዛ በኋላ يقول ان المنفق يدعو له الملك كل يوم بخلاف الممسك في ذلك عند سو بيقنو عند بر ሁለት ብር አንድ ካስ ወተት አንድ ካስ ሻይ አንድ ተምር ያኒ አንድ مثلا ትንሽ እንትን ስንዴ ወይም ካለው ለምሳሌ አንድ ሰው በጣም ሲጨናነቀየውና የታክሲ ከከፈለለት ያ اخي ሌላ ይቅር ሌላ ይቅር እኔ አንድ ቀን እኔ ልንገራችሁ አንድ ቀን በፓስፖርት ሴንተር ነበርኩ እና ትልቅ ወረፋ ነበር ወረፋ ነበርና ጧት መጥቶ ነው ወረፋ ያዙት ፈጅር መጥቶ ወረፋ ያዙት አሁን ፈጅር ወጥቶ ወረፋ ያዘው ጠብቆ በአራት ሰዓት ከአራት ከአምስት ሰዓት በኋላ ነው የሱ ወረፋ የሚደርስበት ከዛ ቦታ ለቀቅ ካለ ግን እንደገና ለማግስቱ ከፈጅር በፊት መምጣት አለበት እና በጣም በጣም ወረፋውን እንደዚህ በጥርሳቸው ነክሰው ነው እንትን የሚሉ ወረቀቱ ለማስመጣት ማለት ነው አሁን እኔ መጣሁና ሌላ ሰው ለሌላ ሰው ብዬ ነው መጣው ስራል ነበርኝም አሁን ምን አሉት አንዱ በጣም ተቸገረ ይህ ያስከው ወረቀቱ እኮ ኮፒ ካላደረከው አይቀበሉህም አሉት አሁን ሰውየው በጣም ተቸገረ ኮፒ ለማድረግ ከወጣ ወረፋው ጠፋበት እንደገና መጥቶ አስገቡኝ ሊላ አይችልም ዝም ብሎ ወረፋውን ጠብቆ ከገባ ኮፒ ስለሌለው ኦሪጅናሉ ወስደው ኮፒ ይሉታል እንደገና ኮፒ ለማድረግ ሊወጣ ነው አየሁትና አይኑ በርበሬ መስሏ ተጨናንቀዋል ሀበሻ አይደለም አንዱ ህንድ ነው ምን ነው ወንድሜ አልኩት እሪ አና ሙሽኪላ አና ሙሽኪላ አለ ምንድነው ሙሽኪላው አልኩት ያ اخي እንደዚህ አና ማፊ ኮፒ ሄና ኮፒ ማፊ طيب ምን ትፈልጋለህ አና ፊ ኮፒ والله እኔ ከወጣሁ እንደዚህ ሆናለሁ ብሎ በቃ አምጣው አልኩት ሄድኩና ለኔ 10 ደቂቃ ነች ሄድኩና ሁለት ኮፒ አድርጌ መጣሁና እንደውም ገንዘብ አላስከፈልኩት ምክንያቱም ሁለት ብር ነው እንካ አልኩት ያ اخي የተደሰተው ደስታ አላህ ብቻ ነው የሚያውቀው አሁን እኔ ምን ዳይ አይከፍለኝም አላህ አረ የታሰበብኝ ትልቅ በላ ቢነር ይሄን ሰደቃ ያነሰዋል ይሄ ማለታቸው ነው ረሱላህ ሰለላሁ ዐለይሂ ወሰለም ብዙ እንደዚህ የሚደረግ አንዱ እኮ ነው والله በእንትኑ ወደ አንድ ሀገር ስንሄድ ፓስፖርት አወጣና ፎርም ሙላ አሉት ሲሞላ ከዛ በኋላ አውሮፕላኑ ሊሄድ ትንሽ ነው የቀረው ሲጨናነቀ አይ ምንድነው አልኩት ስክሪፕቶ ፈልጋለሁ አለኝ ስክሪፕቶ ሰጠሁት ስክሪፕቶ ለሱ ብዬ አይደለም የገዛሁት ስክሪፕቶ ሰጠሁትና እንግሊዝኛ አላቅም ባክም ሙላልኝ አለኝ መላሁለት ደስ ብሎ ገባና አውሮፕላኑን አገኘ ማለት ነው ይሄን ነገር አሁን ስንት ገንዘብ ይፈጃል ወንድሞች ስክሪፕቶን ማስቀበል ስንት ገንዘብ ያስፈልጋል ያ ሰውየው ኮፒ አድርጎ መምጣት ምንም በል እኔም ማስበው ይሄ ነገር 10 ሺ ለአንድ ሰው በተሰጠው ይበልጣ ነው ማለት ምክንያቱም በትልቅ እንትን በክሪቲካል ቦታ ያለ ነው የረዳው ማለት ነው እንደዚህ መሳሰሉ ሰደቆች አሉ አላህ ትልቅ በላ ይጻፈልህ ከሆነ ያነሰዋል ይሄ ነገር ይላሉ ነعم يقول ان المنفق يدعو له الملك ደሞ መላእካ አሉ በየቀኑ ዱዓ የሚያረጉልህ መላእካ አሉ ማን ነው ያለው ነቢያችን ሰለላም በሐዲስ ሷሂህ እንደዚህ አሉ ما من يوم يصبح العبد فيه يعني طوات يعني جوه قدوس يوطا ويم دمو صحاي ستوطا طوات جمرو اسكماتا ሁለት መላእካ አሉ እኛ እናያቸውም እንጂ ሁለት መላእካ አሉ አሉ الا ملكان ينزلان ከሰማይ ወርዳሉ በየቀኑ فيقول احدهما اللهم اعط منفقا خلفا انت ጌታችን ለዛ ለሰጠ ጨምረው ለሰጠ ተካለት የሚሉ اللهم اعطي منفقا خلفا ለዛ ሰው صدቃ ብሎ ለአላህ ብሎ ኢንሻአላህ አንዲት ድርብ እንኳን ቢያወጣ ተካለት ብሎ ሙሉ ቀኑን ዱዓ ሲያርግ መላእካ አላሉ። ሁለተኛ መላእካስ يقول اللهم اعطي ممسكا تلفا الى الله እነዛ ደሞ ብራና ወጣም ሰደቃና ወጣም ብለው በጥርሳቸው ንክስ አርገው ገንዘብ ሲስተምነት የገደላቸው ገንዘባቸውን የሚያጠፋ ምክንያት አምጣላቸው ይላል። ወንድሞች መላእካ ናቸው እነዚህ አሉ። وانا اقول والله الذي لا اله الا هو አሉ። ለምን እንደዚህ ትመላለህ? ነቢያችን ስለተናገሩ ሁለተኛ ነው። በየቀኑ ሁለት መላእካ አሉ። ሰደቃ ለሚያወጣ ተካለት ጨምርለት፣ ሰደቃ የማያወጣ ደግሞ የሚያጠፋ ገንዘቡን የሚያጠፋ ፍጠርለት የሚሉ አሉ። እሺ ከዛን ቀጥልና انه لا يبقى لصاحب المال من ماله الا ما تصدق به كما في قوله تعالى دمو ገንዘብህ አሉ የበላው የጠጣውና የተሰደቀበት ነው ገንዘብህ የሚባለው እንጂ ትተው የሄድከውማ የወራሽ ገንዘብ ነው። يقول سبحانه وتعالى وما تنفقوا من خير فلانفسكم يتصدقكوا لانت ነው ያልተሰደከ ደግሞ ያንተ አይደለም። ባጭሩ አንደጋገር ነው እና የተሰደከው ለምሳሌ እኔ 10000 ብር አለኝ አሁን 500 ወይም 1000 ብር በዚህ አመት 1000 ብር ለምስኪን ሰጠሁት ወይም ጉድጓድ ቆፈርኩት ወይም መስጊድ አለ የሚሰራ ሰጠሁት ወይም ደግሞ ካሴት ገዝቼ ለሚጠቀሙ ሰዎች ሰጠሁት ይህ 1000 ብር እሷ ነች የቀረችው እንጂ እነዛ 9000 ብርማ ተተው ስለምትሄድ يعني لانت አይደለም ይገባቸዋል አያው ቁርአኑ وما تنفقوا يتصدقاتكم من خير فلانفسكم السنه لراس ودانت يمدرسوا الى ولما سال النبي صلى الله عليه وسلم عائشه نبياتين عند كان بغاردو لبيتاچو بغتردنا تصدقي يالوات تملكتو تصدق ايه بقلالو ليغباچو ايتشلون بتام جوراچونا لباچو كاسطاچون ايغباچو مين الحديث بكتردنا بنبياچين بيت تصدق يالوات لعائشه تصدقچنا كذا بهالا متاچنا ما بقي منها من قري كذا كتردو بغ تصدقش الوات او من قري الوات قالت ما بقي منها الا كتفها يعني كتف كتف مندنو تكشاو يبغو تكشا اسو بቻ ነው የቀረንጂ ሁሉኮ ሄደዋል አለች عائشه ما بقي منها الا كتفها ሁሉ ሄደዋል ከትከሻው ብቻ ነው የቀረ አለችው አለቻቸው አይደለም ነቢያችን ምን አሉ لا الوات بقي كلها غير كتفها يسوان انصار تناغرو كله قره يالقره جن تكشاوا نو قالچ قالو نبياچ صلى الله عليه وسلم استي مايك انستو مي نغرهي نغر الله ايه نغر ددغمو اشي عائشه الوان يبهي تردو توداجي اتشكو اجيش اوريجنا مجمر الغلصو عائشه الوان نعم يهن بك ይታረድና ተሰደቀ ያለዋል እሺ ብላ አረደችውና ተሰደቀች ከዛ ምን አለች ምን ብሎ ጠየቀዋት አኢሻ ምን ቀረ ከዛ በግ አልዋት قالت بقي نعم يعني قالت بقي منها الا ما بقي منها الا كتفها يعني ሁሉም ሄደዋል የቀረው ትከሻዋ ነው የበጉ ትከሻ ብቻ ነው የቀረው አለች ነቢያችን ምን አሉ لا يا عائشه يقرو كله نو يهده جن مندنو تكشوا نو يقر قري هونو من نو كله سغاوا قري هونه يالقر جن تكشا نو قالو يولتوم نغغر انصار نو من معناتاچو نو من معناتوا نو اسكي مان نو اجو انستو ين حديث بمارنيا ميجلصلي انكراتوم በእናንተ ማድኛ ሊገባቸው ይችላል ማይክ ፍሪ የቋንቋ ልዩነት ነው የሁለታቸው እና ሁሉም ያኒ ሄደዋል ግን የቀረው ከቲፍዋ ነው አለች ነቢያችን ደሞ ላ የቀረው ሁሉ አካልዋ ነው ያልቀረው ደሞ ከቲፍዋ ነው ምን ማለት ነው ከቲፍዋ ደሞ ወይም ደሞ ተከሻዋ ተሰደቀና ሁሉም ቀርተዋል የተቀረው የቀረው ወደ አኺራ አለፈ ማለት ነው ስለዚህ የተጠቀምንበት ሁሉ ስጋዋ ሲሆን ያልተጠቀምንበት ደሞ ከቲፍዋ ነውና ቶሎ ብለሽ ደሞ ተከሻዋን ሰደቃ አውጥዩና ሁሉም በግ ቀርተዋል በቅተዋል ተጠቀምበታል ብለን እንድንናገር አልዋል ስለዚህ ምንድነው ጥቅሙ ከዚህ ሐዲስ በሙሉ ለአኺራ ያሳለፍነው ቀርተዋል እንላለን ቀርተዋል ማለት خلاص አለ ተቀማ ዲፖዚት ሆነዋል እዚህ በእጃችን ያለው ግን እንደ ተንጠለጠለ አለ ሙንኪል ከእጃችን ወራሾች ወስዱታል ወይም ለባይ ወስደዋል ወይም ለሞ አንድ ነገር ይወስደዋል ማለት ነው እሺ يقول علماء من يلالو احوال الناس في حب المال بغنزب يالون فقر سوچ كو يليالو والو وكلها عجب عجبا كله بتام ياسدنق نو يغنزب فقر مجمر اندالكواچو نو عند سو اونته نو يفلكو النغر بتلو يعني لتدرسبت تشلاله غنزب اوطا معناته جن አሁን መፈላሰፍ ያስፈልግም አንድ ሰው አሁን ዝም ብሎ መጥቶ ገንዘብ እኮ ቢል እኔ አንስአል ሰማው ምክንያቱም የሰው ልጅ ማለት ገንዘብ በደሙ ስር ውስጥ ገብቶ በቀላሉ ኢላ ማን ረሂመ ረቢ አላህ ፈለገለት ካልሆነ يعني በገንዘብ ማውጣት በጣም አስቸጋሪ ነው በእኛ اذا يقول ان الصدقه دليل على صدق العبد وايمانه تلقوا የሰው ኢማን የሚታወቀው ገንዘብ አውጣ ሲባል ነው ታቃላችሁ ነገር ለምሳሌ አንዱ ይፈላሰፋል እኛኮ መሰደቅ አለብን እኛኮ ዳሆች ማርዳት አለብን ምናምን ምናምን ከዛ በኋላ ፕራክቲካሊ እንግዲህ 500 ብር ነው አጣስል ممكن በስብሰባው ያመጣም ሰውየው እንደዛ የሚፈኩር የነበረው እና ምን አሉ ነብያችን ሰለላም ወሰደቀቱ ቡርሃን ሐዲስ صحيح እኮ ነው والصدقه برهان صدقاكو مسكر نو قالو برهان معنات ماسرجا مسكر متشنف بتلك دليل نو قالو صدقاكو فتنا نو صدقاكو يعني تلك ملكي اكو نو صدقاكو مسفريا نو قالو نبياچن لمن مكنياتهم عند سو سجد لو الله يسجدال ما في مشكله صمت لو الله يصومال اباتنا كبر يا كبرال እናትን አክብር ያከብራል ሁሉ ነገር ዒልሙ ሰድ ይወስዳል ገንዘብ አውጣ ግን ትንሽ ለሰው ልጅ ከባድ ነው ስለዚህ ትልቁ የኢማን ፈተና ገንዘብ አውጣ ነው አሉ ማን ነው ያለው ነቢያችን አሉ በሐዲስ صحيح والصدقه برهان رواه مسلم رجل عنده كنو ይገርማችኋል በመጅልሳችን የተከሰተን ልንገራችሁ ሰውየው እኔ አውቀዋለሁ ከኔም በኔ መጅልስ ከአስር አመት በላይ ነው ያለው በዛ በአንደኛው ሰፍ ቁጭ ብሎ እኔ ከመምጣቴ በፊት እዛ አለ መስጊዱ ያኔ ብዙ ሰው ሲመጣ በፊት የምታገኘው እሱ ነው 10 አመት እፊቴ ሆኖ ይማራል ሰላተል ጀማዓ አያሳልፍም مجلس ያሳልፍም አለባበሱ ሱና ነው ያኒ ሁኔታው ሁሉ በሙሉ ሱና ነው ያኒ በጣም ያስቀናል አውቀዋለሁ በጣም ነው ወደው ወላኪን በገንዘብ ያለው በሽታ በጣም ያስቀየማል ምን አደረገ ታቀላችሁ አንድ ቀን ካሴት ታቀላችሁ እኔ አንድ ካሴት አለኝ هذا عمرنا فمن عمركم إلال أبنتاتشن عمر نو أبنتاتشو اسمان نو يميلو بتقام كم يوداتشو قنجي هونو كاسيتوشيو عند نو سنت كاسيت ناتشو هلت ناتشو هلت كاسيت من مالت نو تاريكو يجمرنا عند كاسيت سيمولا يكتلال هلتنيا كاسيت يمولا المات نو عند قصة نو أهون هزبو بمولو يعني أمس بر نو أمس بر يكفل الهلتهم كاسيت يوسدال مالت نو ታቃለ ምን አደረገ ይሰውየው ያ የሚሸጠው ሰው በመስጊድ አጠገብ ሆኖ ነው ካሴቱ ወሰድ ሲለው እሺ ወስዳለው አለው ግን ግማሽ ነው ወስደው አለ ምንድነው ግማሽ አንድ ካሴት ሲጠኝ በሁለት ብር ተኩል ለምን አለው ይበቃኛል እሱ አረ እሱ ሰምተማ ታሪኩ እኮ አይገባህም ጠይምላር እንግዲህ እሱ ብቻ ስጠኝ ስለም ፈልገው እሱማ ለብቻው አይሄድም አለው ሁለቱም የተጣበቁ አንድ አልቡም ነው አንድ ካሴት ለይቶ አይሸጥም አለው ረባ ክብሮ ይለምነዋል ይለምን ይለምን ይለምንና እኔ ደረስኩ ማለት ነው ሲጨቃጨቁ ምን ነው ሼህ አለኝ ምንድነው አልኩት ሼህ አለኝ እኮ ተወስ ቸገረኝ እኮ ያን የዑመር ታሪክ ሁለት ካሴት ናቸው አንድ ስጠኝ አንድ ነው ፈልገው ብሎ ጨቃጨቀኛል ምን ነው አልኩት ሼህ ምን ማደለም بس እኔ ብቻ አንድ ነው የምፈልገው አለኝና አየሁት በጣም የሲስተምነት በሽታ እንዳለው አወቁትና ስጠው አልኩት ሁለቱም ስጠው አልኩት ሁለቱም ሰጠው ሄደ ለዛ እኔ 5 ብር ከፈልኩት ማለት ነው ይገርመኛል እነ سبحان الله العظيم يعني ራሱን ትኑ እኔ ማድሪ እኔ በጭቅላቴ አይገባም والله እና እንደዚህ አይነት ሰዎች አሉ ታቃላችሁ ኢሳ የሚባለው አንድ ቀን የነገርኳችሁ ይህ የሲስተምነት እንትን የሰበረ ነው رقم القياس رقم القياس ታቃላችሁ ምንድነው በማማርኛ رقم القياس ለምሳሌ ጎል የሚያገቡ ፔሌ የሁሉም የዓለምን رقم የሰበረ ነው ይላል ሪኮርድ አው ትልቅ ሪኮርድ ያስመዘገበ ማለት ነው ይህ አንድ ሰው ኢሳ ምን ነበርና እሱ ደሞ ሪኮርድ የሰበረ ነው የሲስተምነት ምን አለ አሉ አንድ ቀን ይበላ ነበርና ከዛ በኋላ ባለ ሱቅ እኮ ነው ሀብታም ነው በጣም ሀብታም ድርጅት አለው ሱቅ አለው የእህል ቤት ቦታ አለው እንደዚህ እና ሲበላ አሉ በሩን ዘግቶ ትንሽ በላይ እንትን ይከፍታላታል የራስ መግቢያ ብቻ ይከፍታል አሁን በሙሉ እርግጥ አርጎ በሩን ይዘጋል አሁን እንግዶች መጡበት እንግዶች ማለት ያኔ ሊገዙ ትልቅ እቃ ሊገዙ የመጡ እንትን ናቸው ኢሳ አለ አሉት አው ሰራተኞቹ አው አለ የት አለ እዚህ ቤት ነው ያለው ግን አይፈቀድላቸውም ራሳቸው ብቻ ነው የሚፈቀደው ለምን እየበላ ነው አሉት አረ ከዛ በኋላ ሄዱና ያቺን መስኮት ተከፍታለች ለምን ነው የከፈታት ያቺ ራስ ንግድ እንዳያልፍበት ጠያቀ ሲመጣ የለም ካሉት የሚገዙ ወደ ሌላ ቦታ ሄደው እንዳይገዙ ነው መጡና ራሳቸው እንደዚህ አስገብተው ኢሳ እንፈልጋለን እሺ በልቼ መጣለው እሺ ብሎ እንትላላቸው ግን እሱ አይደለም የሚደንቀው ያለምን ሪኮርድ የሰበረው በመንድነው አሉ አንድ ቀን ፊቱ በመስዋት አየና አፍንጫው አየ አፍንጫው ሁለት ቀዳዳ ነው ያለው ትንፋሽ ማስገቢያ ምን አለ ለምንድነው በሁለት የምታነፍሰው እንዴ የማክሳር አይደለም እንዴ አንዱ ኮይ በቃል ብሎ አንዱ ሸፈነው አንዱ ዘጋው አፍንጫው ኮ ነው ኢኮኖሚ ለማድረግ አንዱ አፍንጫው ዘጋውና ባንድ ብቻ መተንፈስ ኮይ በቃል ለምንድነው ይሁን ኤክስትራቫጋንት መሆን ብሎ ይባላል ማለት ነው እስከዚህ ድረስ እንደ ጆክ ቢያስቀምጡትም የዚህ አይነት ሰዎች አሉ ለማለት ነው አላ ኩል ሐል ሹፉ አሰደቀቱ ቡርሃን ትልቁ ፈተና የኢማን ፈተና ሰደቃ ነው ከዛ ቀጥሎ يقول سبحانه وتعالى የዚህን አይነት በሽታ ከዚህ አይነት በሽታ የዳነ አለው የቱ በሽታ ነው ወንድሞች የተኛው በሽታ በሽታ ተቀስኩት እንዴ ነው የገንዘብ ፍቅር የሲስተምነት እንትን ትልቅ በሽታ ነው يقول سبحانه وتعالى ومن يوق شح نفسه فاولئك هم المفلحون በጣም ድል ተጎናጸፈ አሸነፈ የሚባለው ሰው እኮ የሰውነቱን ሲስተምነት ያሸነፈ ነው ይላል አላህ ومن يوق يعني ከሲስተምነትና ከገንዘብ ፍቅር የዳነ ሰው والله በጣም ድል ተጎናጸፈ በጣም በዱንያ ሀብታም ሰው ሆነ ምክንያቱም በሽታ ነው አለ አላህ Subhanahu Wa Ta'ala وقول النبي صلى الله عليه وسلم افضل الصدقه ان تتصدق وانت صحيح شحيح بتام قنجنا الله بتام يمودو صدقه قالو انت ملوط انا سينورهنا ان تصدق وانت صحيح شحيح ملو تنا الله جنزب مع الله جن جنزبه عندي قدر أتفلقم عندي تبرم عندي قدر أتفلقم كهونة بزي عينت تأمل الغنى هول جزء هبتام نتهون متفلقو وتخشى الفقر دهاء نتهون أتفلقم ولا تمهل حتى إذا بلغت الحلقوم بزي عينت يهدك عندي سنتم أتقدر البن عند ريال أيقدر البن يالك ستهد ከዛ روح መጣና በጎሮሮ ላይ درسች ማለት ነው روح يعني موت መጣ ማለት ነው قلت በዛ ጊዜ ምን ትላለ ሊፉላን ከዛ ለናቴ እንደዚህ ስጡት ለጓደኛዬ እንደዚህ ስጡት ታላቅ ወልጄ እንደዚህ ስጡት ሊፉላን ከዛ ወሊፉላን ከዛ ትላለ አለ በልንገረ አሉ ነቢያችን وقد كان لفلان وفلان انت ساتل انت ذنب له موت انجي الله سبحانه وتعالى بالقران يسفروا عند روب لمسته عند ثمن لايته عند غماش لوندمه عند غماش للجه بلو الله كففلوتال انت زم بله بقى ارف اهون موت بقى نو ميله نبياتكم كن ذي يميلوا افضل الصدقه انت تصدق وانت صحيح شحيح تامل الغنى وتخشى الفقر ولا تمهل حتى اذا بلغت الحلقوم قلت لفلان كذا ولفلان كذا الا اوجنوا بل انغر هل نبياتين وقد كان لفلان كذا ولفلان كذا انت ادل ما هون يمتستكاكلو الله قرصتلنا انت ذنب له موت الى له نبيات صلى الله عليه وسلم طيب يقول اندزي كونه وندموشنا اهوتوش حقيقه صدقه اهون اندتبالو كونه አንድ ሰው ብዙ ሰዎች አሉ የሚፈሩ አሁን ለምን ትፈራለህ ያረጀና የቆየ ጫማ አለ አይደለም አሁን አዲስ ጫማ ገዝተህ እሱ ወደ ጎን ታስቀምጣለህ ያ ጫማ ተጥሎ የሚሄድ ለምን ሰደቃ ትሰጠው አንድ ሁለተኛ ነገር በገንዘብ መውጣት ብቻ አይደለም ሰደቃ ብዙ ገንዘብ መውጣት አይደለም ሰደቃ እንደዚህ እንዳይመስላችሁ አትፍሩ يعني አኢሻ ግማሽ ተምር አውጥታ አይደለም ከጀሃነም የተከለከለችው አኢሻ ቢንት صدیق ግማሽ ተምር አልናቀችውም እና ሰጠች ማለት ነው ስለዚህ ሀብታም መሆን ገንዘብ መሰብሰብ አይደለም والله አይደለም انما الغنى غنى القلب قالوا نبياتشن الغنى ليس بكثرة المال هابتوكو بغنزب مبزات عدلم بلغت تاكالاتشو بلغت يه software كسو بلاي هابتام يلم لكن تاكالاتشو بچاون سلهونا هوني هلو غنزب من اللي عرقونو قماشو لنتن ستو فير نزي لسدقا ستو قماشو غنزبو ودو عدلم من يعرقوال ستين نغرونج سمن يارغوال بيي سكندو بشي يميكوتر غنزب ييچمره نو بيي قنو بشي يميكوتر بمليون يميكوتر غنزب ييچمره نو حفتو ادميو 64 65 درسوال 70 درسوال اهو نديوم ك70 بلاي نو من يارغوال سلازي غماشو لدهوت دهوت سصولني علي غماشو دمو تتول يهد نو እንደውም አሁን ሰምታችሁ ከሆነ ቢልገት ታመዋል የታመመው ደግሞ ይገርማችኋል ሰው የሚታመመው አይደለም مرض التوحد ይዞት እየተሰቃየ ነው አሁን مرض التوحد ማለት የብቸኝነት በሽታ ማለት ነው ብቻውን ሲቀመጥ ጤናማ ይሆናል ሰው አይወድም ሰው እንዲያነጋግረው ጫጫታ አይወድም ብቻውን በቤት ቁጭ ብሎ ያሰበ ብቻ ለመኖር እንደዚህ አይነት በሽታ መጣበት ከሰው ተቀላቅሎ ጫጫታ መስማት ምናምን እንደዚህ ጭንቅላቱ ተበላሽ በዚህ አይነት አይሰራም ይሄን አይነት በሽታ አለው ማልቲ ቢሊየነር ነው ምን ተቀመበት እሺ ወደዛ እንሄድ እስቲ በትንሹ ስኬል ወደኛ እንምጣ አሜሪካ ወላ ካናዳ ወላ ምን ምን ምን ምን ያላችሁ 30 አመት እዛ ተቀምጣችሁ ያኒ እንዲያውም የራሳችሁ ጠጉር የጠፋ በስራ በትምርት ምናምን በቃ ይበሰላችሁ ሰዎች አሁን ብዙ ገንዘብ ሊኖራችሁ ይችላል ላኪን ሞኝ ነው والله ለምን መሰላችሁ ገንዘቡ በዛቱ ብቻ ያያል እድሜው መጨረሱ ግን አያይም አንተ ለምሳሌ 10 ሚሊዮን 5 ሚሊዮን ዶላር ሊኖርህ ይችላል ይሄን ለመሰብሰብ ግን ያጠፋው እድሜ ስንት ነው እድሜ አሁን 65 ነው 70 ደርሰዋል طيب ምንድነው የሚጠቅመህ على كل حال ብዙ መናገር ማያስፈልግም በይፋ በተግባር እየታየ ነው ሰው ገንዘቡ ከስክሶ ወደ ቀብር እንደሚገባ ሁላችን እያየን ነው ስለዚህ እኔ አሁን አባባሌ ምንድነው ገንዘብህ ሁሉ ለአኺራ ሳልፈው ሳይሆን በጣም የገንዘብ ፍቅር ይዞን አኺራን የሚያስረሳ ገንዘብ ኡፍን ለሁ ቱፍ በሉለትና ይሄድ እኔ አን ነገር ልንገራችሁ አንድ በሪያድ የተከሰተ ነገር በሪያድ አንዱ والله እኔ ይሄን ስሰማ እኔ በጣም ትልቅ ትምርቶ ነው የሰጠኝ አንዱ ሳኡዲ ነው 7 ልጆች አሉት አሁን 5 ልጆች አግብተዋል ትዳር ይዘዋል አንዲት ልጅ አለች ትንሽ የ20 አመት ነች ያላገባች አንዱ ደግሞ አለ 18 አመት ነው ተማሪ ነው በቃ እነዚህ ናቸው ያሉ ሌሎቹ በሙሉ አንዱ ኢንጂነር ነው አንዱ የኤርፖርት ማናጀር ነው እንደዚህ በቃ ከሱ የሚፈልጉ ሰዎች አይደሉም ላኪን እድሜው 72 አመት ሆኗል ህይወቱም በሙሉ በደህነትና በመሐከለኛው ኑሮ ነው ያሳለፈው ያኒ ተራ ደሞዝ አለው በደሞዙ አርጎ እነዚህ ልጆች አስተምሮ በሚደርሱ ደረጃ አደረሳቸው አሁን አንድ መሬት ነበረችው በሪያድ አጠገብ ነው ትንሽ ከሪያድ አንድ 50 ኪሎ ሜትር ራቅ ብሎ ነው አንዱ ትልቅ መሬት ካባቱ የወረሰው ነበር ግን በረሃ ስለሆነ እሱ መስታውሶ ታያቀም ምክንያቱም ምን ያርገው በጣ በዛ በበረሃውና በመድረበዳው ነው አሁን በዚህ አመት እድሜው 72 አመት ሲደርስ የሳውዲ መንግስት አንድ መሬት ይፈልግ ነበር ለጦር ለእንትኑ ለወታደሮች ትሬኒንግ ለማድረግ ትልቅ ሰፊ መሬት ያስፈልጋቸዋል በሄሊኮፕተር አርጎ ሲሉ ተመቺ የሆነችው ቦታ ይህችን ቦታ ሆኖ አገኙዋት የዚህ ሰው መሬት እኮ ነው እና መሐንዲሶቹና ጀነራሎቹ በሙሉ ተሰብስበው ተንትኖ ይህች መሬት ነች ኤግዛክትሊ የወታደሮች ተምሪንና ትሬኒንግ የምትሆነው ይች ነው ብለው መረጠዋት መጡና ሱር አድርጎ እንትን አጠራ አደረጉላትና በመንግስቱ ደረጃ ተቀባይነት አገኘች ባለቤቷ ማና የታለ ተባለ እገሌ ነው ብሎ ተጠራ ማለት ነው ይሰውየው ተጠራ የመሬት ያንተ ነው አው ወረቀቴ የታለ የነ ወረቀቴ አላስ ተረጋገጠ ማለት ነው እሺ እንገዛታለን ለመንግስት ትሆናለች እሺ ጉዞት እኔማ መቼ ፈልጋት ነበር አለና ሸጣት ስንት ተሸጠች በሉኝ አሁን የተሸጠችው 30 ሚሊዮን ሪያል ነው የተሸጠችው 30 ሚሊዮን ሪያል ተሸጠችና ከዛ በኋላ 30 ሚሊዮን ቼክ ተጻፈ ወደዚህ ሰውየው ሊከፈል መጣና ሰውየው ወደ ገንዘብ ሚኒስተር ሄደ ቼኩ ተቀርቧል አሁን ሚኒስትሩ ራሱ ቁጭ ብሎ ከሱ ጋር እንግዶች ነበሩ የሰውየው ተጠራ ሄደና ፈረመ ቼኩን ተቀበለ ሲቀበል ቼኩን አየውና 30 ሚሊዮን ተቀበለ ምን አለ ቱፍ አለ በቃ ለቼኩ ነው እኮ ቱፍ አለ ቱፍ እና በጣም አለቀሰ ሰውየው ቱፍ አለበትና ምን ነው ሲሉት የት ነበር ካንድ ቼክ እኔ ለ72 አመት ለሰባሁለት አመት እንትን በጣም በችግር ልጆችን ሳሳድግ እጅና እግሮቼ በሙሉ ቆርፉደዋል በብርድም በሞቃትም የታገልኩ በደህነት ሳሳልፈው አሁን በመጨረሻ እድሜ ነው 30 ሚሊዮን የምትመጣለው አለቀሰና እዛ የነበሩ ሚኒስትሩ እንግዶቹ በሙሉ አለቀሱ ወጣና ገንዘቡን ይዘው ወጣ ማለት ነው አሁን ጥያቄን ጠይቅ ይህ ሰውየው ለምን 20 ሚሊዮን ወደ አኺራ ሳልፎ 10 ሚሊዮን ለልጆቹ ለምን አይተውም ትላለህ አይችልም ለምን አይችልም ወደ ኋላ እንመለስና መጀመሪያ ያልኳችሁ እዛ እንሂድ እውነት እናገር የሰው ልጅ ገንዘብ ልቡ በገንዘብ ፍቅር ነው የታሸው ደሙ በገንዘብ እንትን ፍቅር ነው የታሸው አያወጣም እንጂ አለሁ ነው የሚለው ሰው 72 አመት እድሜ ሆኖ አሁን ፕሮጀክት ሊከፍት ነው እኮ ሰውየው ፕሮጀክቶችና ሚኒስት እንትኑ ካምፓኒዎችና ኢንዱስትሪዎች ሊከፍት እኮ ነው እንደዚህ እኮ ነው የሰው ልጅ እኮ ሞኝ እኮ ነው ወላሂ ልጆቹ አሁን ትዳር ይዘው ስራ ይዘው ከሱ የሚያስፈልገው ነገር ምንም ነገር የላቸውም ሁለት ልጆች ነው ያሉት አንዷ አሁን ልታገባ ነው አንዱ ደግሞ አሁን ዩኒቨርሲቲ ተመርቆ ስራ ሊይዝ ነው 30 ሚሊዮን አሁን እነቴ ነው ጭንቅላት ቢኖረው ኖሮ يعني እንትኑ ወደ አኺራ ያሳልፈው ነበር ግን አያሳልፈውም አንተ ብትሆንም አንተ የምትሰማኝ እኔ ብሆንም والله እነት ነገር 30 ሚሊዮን ሲመጣ 30 ሚሊዮን ፕሮጀክት ነው የምትከፍትበት አሁን 30 ሚሊዮን ያለው 90 ሚሊዮን ሊሆን ነው ከ10 አመት በኋላ ተቶ ሊሄድ ነው ይሄ ነው እንግዲህ ሁኔታችን ይሄ ነው ወንድሞች ስለዚህ اللهم يا ربي የገንዘብ ፍቅር አታስገባብን የገንዘብ ፍቅር ባከ የኔ ጌታችን አታርገው ነቢያችን ሰለላም ሰሃባ የገንዘብ ፍቅር በእግራቸው ረግጦት አኺራ ደሞ በልባቸው ነበረች በሌላ ነገር አንዱ ዓለም ሲናገር ሰሃባዎች አኺራ በልባቸው ስትሆን አዱንያ በእጃቸው ለአንዳንዱ ደሞ በእግር ስራቸው ነበረች አሁን ግን አኺራ በእጃችን ያለችው በልባችን ግን አዱንያ ነው ያለች ለማለት የፈለኩት ስለዚህ ሐቂቀተን ትተነው የምንሄደው ገንዘብ እዚህ ላይ ያኒ ራሳችን አንበድል ምክንያቱም ስትሞት ወዳጅ ጠላት ሊወስደው ነው ገንዘቡ ከዛ በኋላ እልቅሶ እንትን አይበጅም የውም القيامه ለማለት የፈለኩት ስለዚህ የዛሬ ትምህርታችን ይመስለኛል በዚህ ተጠናቀቀ ይመስለኛል ምክንያቱም ወደ መጽሐፍ ከሄድና ሁን ብዙ ጊዜ እንዳይወስድብን አሁን 5 ደቂቃ 10 ደቂቃ እናሳረፍና ከዛ የጥያቄና የመልስ ቦታ እንከፍታለን ኢንሻአላህ ይመስለን እንደዚህ መስሎታየኝ